الله فطره من صلصال كالفخار عند شفناك مجتمع عفر فطره الى الله سبحانه وتعالى إن تفطروا بهالا الله سبحانه وتعالى لآدم يفطروا الروح وإن استنفاس بآدم مستندي منفى آدم رجاء آدم صوخوا متقنية كذب الشنقر يعني يصوزر وجهون بوجن يا أيها الناس إنا وجعلناكم شعوبا وقبائل لتعرفوا إن أنت صوت شوي إنا خلقناكم من ذكر وأنثى إنيا إلى الله راس سيها كبرنا إنيا يبقى إنجليزيا the royal we يلوتال أنت نقص راس سيها تلك إنيا أفلو إنا قرال بتشاون هنو الله راس سيها تلكو إنا خلقناكم من ذكر وأنثى كوندنا كسيت فترناتشو وجعلناكم شعوبا وقبائل إن أنت نقدوش بهر بهر سبوك عدد رقناتشو لتعارفو لتتواوكو زندلال الله سبحانه وتعالى يسو اللي جندي عدد رقو أسقنية كتلو للاينيو عالم عالم الأجمان عالم الجن يجنوك عالمنو الله سبحانه وتعالى جنوك سووك لنا ملايكوك اندى فترة كل فترة عجو كني جنوك أفتعطر يتلينو يجنوك مسارتاتشو إساتنو غانين يميبالو جان يجنوك هلو مسارت عباتنو الله سبحانه وتعالى بسورة الرحمن وخلق الجان من نار جنة وخلق الجان جان ننفتقروا الله غانين ننفتقروا من نار جن من نار كأسات يهونا مارج يأسات نبلبال تيس يليل لونو مارج تيس كليلو يأسات نبلبال الله فتقروا إيه جاننو لآدم حواء ندفتر هلو لجانم لسو متومن تند الله كفتر اللت بو الله كجاننا كزيتش تنبو جنوش ترابو النام آدم النازر ريوچو وده مدر كمم تقاتشو بفيت مدر لا ينبروك جنوش ناتشو كذابو هلام زلقو اهونم ابرو نينو رالو كن يتلي بحري سلالاتشو النرسو النسو يونال انيا اناتشو عندن دقزي قال هنا دستقا لذي جنوش لكن دسوكوش جنوش لكن دسوكوش يبلالو يتقالو يرابالو كجنوش محقل حابتام اللي دهال ادنو وجم اللي باچرو مكتش اللي كجنوش محقل وندان اللي سيت اللي كجنوش محقل عواقي اللي اوقات يلي اللو على كجنوش محكل وفران كجن لك بسووش بحري ملكو جزين امسايا الله سبحانه وتعالى ستواتشو لنسو يتلي يهونا بحري سينوراتشو بمدر الله ينورالو تاديا سووشنا جنوش هلتو نبياتوش كالله سبحانه وتعالى زند تتقبلو لعالم باستلان لفوت نقروش هلو النرسل تتأياج وجناتشو إهن بميك أترود آياتوش إنها لن إخوة الإيمان نبياتوش سيلاكو كالله سبحانه وتعالى زنديتك أبلوت ملئكت سووشنم جنوشنم يملكتان جنوش عند سووش هلو الله سبحانه وتعالى فيت بمزعاتو كان بكياما كان قومو فرداتشونيك أبلالو كان نرسو محاكل الله تزاريوك مسلموك عالو كان نرسو محاكل كهاديان عالو كجنوك محاكل أستماريوك تروس المقباري الله عالو عمز أنوك تنقواسوك عالو نبي صلى الله عليه وسلم سيلاكو ملك تاتشو جنوكينم سووكينم ياتك أهلالالو موسام اندزيو سيلاكو ملك تاتشو سووكينم جنوكينم ياتك أهلالالو سليمان سيلاكو ملك تاتشو سووكينم جنوكينم ياتك أهلالالو عيسى بن مريم سيلاكو ملك تاتشو سووكينم جنوكينم ياتك أهلالالو اندزيو درقونو الله سبحانه وتعالى يفتراتشو انا بسورة الجن لي عندي لال عندي جن وَأَمَّا الْمُسْلِمُونَ وَأَمَّا الْغَاسِقُونَ فَمَنْ أَسْلَحَ فَأُولَئِكَ تَحَرَّوْا رَشَدًا وَأَمَّا الْقَاسِطُونَ فَكَانُوا يَهْلُونَ ቁርአንን የቁርአንን መልእክት ከመቀበላችን በፊት ወአና ምን المسلمون ومن القاسطون فمن اسلم فاولئك تحروا رشدا واما القاسطون فكانوا لجهنم حطبا وان من المسلمون انه كنا معكل مسلمون لجيتاچو تنزاشوچ አሉ ومن القاسطون قاسط ማለት ظالم ማለት ነው مقسط ነው مقسط ማለት ፍትሃዊ ታዛዥ قاسط ማለት ደግሞ ወንጀለኛ መስመር የሳተ አመጽኛ ማለት ነው واما القاسطون እነኛ የወነጀሉት ያነሱት እነሱ ቃት ይገባቸዋል እነሆ ከኛ መሐከል ታዛዦች ሙስሊሞች አሉ ومن القاسطون ከኛ መሐከል ደግሞ አመጽኞች አሉ فمن اسلم راسه لكيتاو ያስረከበ እንደ ጌታው ፈቃድ የኖረ فاولئك تحروا رشدا እነኛ ቅናቻን መረጡ ትክክለኛውን መንገድ መረጡ واما القاسطون فكانوا لجهنم حطبا እነኛ قاسطون አመጽኞቹ ግን የጀሃነም حطب ما قدوش هونو لو دفت ميونو النقر حقيقة سلهون من ناقرونو الله سبحانه وتعالى إهننو أصدقو بسورة الجن لي سلن السوزينا تناقر نا إخوة الإيمان نبي صلى الله عليه وسلم مكة لي هونو سووشن الله سبحانه وتعالى በብቻ ምንድ ያመልኩ ዘንድ ሲጠሯቸው መልእክታቸው ለሰዎች ብቻ የተገደባል ነበር ጅኖችንም እንደዚሁ ነብይ ሰለላሁ ዐለይሂ ወሰለም ሄደው ያስተምራሉ ጅኖች ከነሱ መሐከል ከሃዲያን ተንኳሶች አሉ ከጅኖች መሐከል ታዛዦች የአላህ ሱብሃነሁ ወተዓላ ቅን አገልጋዮች አሉ እና ነብይ ሰለላሁ ዐለይሂ ወሰለም በመካ ሳሉ አንድ ጅን ይመጣና ያመነ ሙስሊም የሆነ ጅን ነው ይመጣና ያአላህ መልእክተኛ ሆይ ህዝቦቼ ምክር ያስፈልጋቸዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ለምኖ ተባጽኖ ይወስዳቸዋል ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች እጅታ ይሰወራሉ እስኪ እንየው አን አልቀመተ قال قلت لعبد الله بن مسعود القمانو يمناغراونا قلت لعبد الله بن مسعود رضي الله عنه لعبد الله بن مسعود اندي بي قلت هل صحب رسول الله صلى الله عليه وسلم ليله الجن منكم احد النبي صلى الله عليه وسلم جنوتين ذكروا كان كنانته محكل كان النبي صلى الله عليه وسلم جاء ابرو يهدا سو نبرنا فقال ابن مسعود من يالو ما صحبه منا احد كان محكل من سو النبي صلى الله عليه وسلم يتغدا ابرو يهدا نبرم ولكننا فقدناه ذات ليله كمنيا كانت عندكن النبي صلى الله عليه وسلم اطاراچو تصوروا كيتاچن بمكه بمكه سالن فقلنا اغتيل النبي صلى الله عليه وسلم تجدلوا معناتنو طلعت بوزو سلنبر بجيزو استطير تنطقوا معناتنو بلنال ما فعل يتيدو نبي صلى الله عليه وسلم بلن أنه نام قال ثبتنا بشر ليلة بات بها قوم سوج كان قد يكفى بهنا للي تستقنقان بحصاب ستمن فلما كان في وجه الصبح لك نقاطو أكبابي أو قال في الصحر ويكا قهكا مكتدو بفيد إذا نحن به يجيء من قبل حراء نبي صلى الله عليه وسلم كحراء وشاكب بسيمة وعيناتشو فقلنا يا رسول الله أنت الله ملك تنياوي بلن ألناقرناتشو كذابو حالا فذكروا الذي كانوا فيه إننيا نبي صلى الله عليه وسلم بالدروج يهدروبتن ينبروبتن تاريك ينبروبتن يسألفتن هنيتا لنبي صلى الله عليه وسلم نقرواتشو فقال إنه أتاني داعي الجن نبي صلى الله عليه وسلم منالو إنه አንድ የጅን ዳዒ ተጣሪ መካሪ አስተማሪ ወደኔ ዘንድ መጣ ከዛ በኋላ ወደ ህዝቦቹ ዘንድ ይዞን ሄደ فأتيتهم من وزاهيج فقرأت عليهم بنرسل لي قرآنا انببكلاتهم قال فانطلق كذا عبد الله بن مسعود من يلالو فانطلق النبي صلى الله عليه وسلم انهم يزو هيدو فارانا اثارهم فاناوچاچون اسايو النبي صلى الله عليه وسلم واثار نيرانهم እሳቶቻቸውን ያቀጣጥሉበት ምግቦቻቸውን ያበስሉበት የነበረውንም አሳራቸውን ፋናዎቻቸውን አሳዩን قال الشعبي امام الشعبي من يلالو سالوه الزاده اننا جنوج نبي صلى الله عليه وسلم قلب طيقواچو انيا قلب يلنم قلب يدرجلن بلو قال عامر عامر من يلالو سالوه بمكه وكانوا من جن الجزيره اننا جنوج نبي صلى الله عليه وسلم قلب يطيقواچو نبي بمكه سالو نو جنوجو دغمو يا جزيره العرب يا عرب دسيت جنوج نبروا فقال كل عزم ذكر فيه اسم الله عليه النبي صلى الله عليه وسلم قالوا كل عزم اياندندو اطنت اطنت ذكر اسم الله عليه يا كبت بمتاردبت غزي يا الله سن يتوصابت بسم الله بالله سن تقولوا يتارد يتسوى كبت اطنت كله يقع في ايديكم ان انت اج لي بيعرف يعني سقاون بلتاچولت بتطلو او فر ما يكون لحما كطالاچوت بهالا لجنوچو يمياقفو سقا كمنن بلاي نو يا الله سن كالتتقسبت اطنت بلاي يا الله سن يتوسابت سقا اطنت يوفر يفافا سقا ينزال وكل بعره يا انسسات يتصدادوت لمثال افانديا كوبت ايهي او روثتين ياونو على في اللي دوابكم ان انت لنسساتوቻችሁ ሰጣችሁ ምግብ ከዛ በኋላ እነሱ የተጸዳዱት በአራ ያ ነገር የነሱ ምግብ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም ፈላ ተስተንጁ بهما በዛ እስቲንጃ እንዳታረጉ እንዳትጸዳዱ ሽንት እንዳታደርጉ ሰገራችሁ እንዳታጸዱበት ይላል ነብዩ ሰለላሁ ዐለይሂ ወሰለም فإنهما زاد إخوانكم ሁለቱ አጥንትና እንስሳት የተጸዳዱት ነገር እናንተ እንዳትጸዳዱበት እንዳታደራርቁ فإنهما زاد إخوانكم እነኚህ ሁለቱ የወንድሞቻችሁ ቀለቦች ናቸው من الجن وهكذا رواه مسلم امام مسلم እንደዚሁ ሐዲስ አውርተዋል ስለዚህ ጅኖች ቀለባቸው አጥንት ላይና የእንስሳት እንስሳት በተጸዳዱት ነገር በፋንድያ ወይንም በኩበት ላይ የተሰራ ይሆናልና አንዳንድ ጅኖች ሰዎች በአጥንት ሲጸዳዱ ሽንታቸውን ወይንም ሰገራቸውን በዛ ሲጸዳዱ ካገኛቸው ይተናቆሏቸዋልና ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ስለሆነ በአጥንት መጸዳዳት የለብንም በፋንድያ በኩበት እንደዚህ መጸዳዳት የለብንም መጀመሪያ ንጹህውን ነገሮች ነው መጸዳዳት ያለብን አሁን አንድ ጥያቄ አለ ሰዎች ዘንድ የሆነ የተምታታ ሐሳብ የሚፈጥርባቸው ጅን ይባላል ሸይጣን ይባላል ኢብሊስ ይባላል ጃን ይባላል ምንድን ነው ይሄ ልዩነቱ ሊሉ ይችላሉ እኽዋ ጃን ማለት ሰው ብለን አደም እንደምንለው ጅን ብለን ጃን እንላለን ጃን ወይ ጋኔን የጅኖች ሁሉ መሰረት ነው አደም የሰዎች ሁሉ መሰረት እንደሆነ ሁሉ ሌላኛው ሸይጣን ስንል ከጅኖች መሐከል ሙስሊም ያልሆነ ከሃዲ ተንኳሳ ታዛዥ ያልሆነ አመጸኛ የሆነ የጅን አይነት ነው ተሸይጣን ማለት فعل فعل منكرا መጥፎ ስራ ጸያፍን ስራ የሚያስወቅስን ስራ ሰራ ማለት ነው ተሸይጣን ማለት ሸይጣን ከተባለ ማንም ካፍር የሆነ ተንኳሳ ሙጅሪም አመጸኛ የሆነ ጅን ይጠራበታል ግን አል በአረብኛ አንድ ነገር የታወቀ የሚደረግበት ዘዴው መላምቱ አል መጨመር ነው ሸይጣን ማንኛውም ሸይጣን ነው አሸይጣን ከተባለ ግን ኢብሊስ ነው አሸይጣን በአሊፍ ከሆነ ስለዚህ ይሄን በእንግሊዘኛው ዴፊኒት አርቲክል የሚሉት ዘ አረብኛው ላይ አል ነው አሸይጣን ከተባለ ያ ኢብሊስ ይሆናል አሸይጣን ወይንም ኢብሊስ ማን ነው ኢብሊስ ማለት አላህ Subhanahu Wa Ta'ala ምን ይላል ስለ ኢብሊስ ኢብሊስ ወይንም ሰዎች ዲያብሎስ የሚሉት ማን ነው እሱ ስለዚህ አላህ Subhanahu Wa Ta'ala እንዲላል ካን ምን ልጅን እሱ ከጅኖች መሐከል ነበር አፈጣጠሩ ከጅኖች መሐከል ነው ማለት ከጀሃነም በኋላ ሲወርድ ሲዋረድ የጅኖች ትውልድ ከተገኘ በኋላ ከጅኖች አንዱ ነበር ከዛ በኋላ አላህ Subhanahu Wa Ta'ala መላእክቶች ዘንድ ከፍ አደረገው ካነ ሙጢዓን አላህን ታዛዥ የነበረ በመሆኑ ከዛም الله سبحانه وتعالى ወደ መላእክቶች ስፍራ ከፍ ካደረገው በኋላ ቁራት ያዘው ምን ግዜ አደምን እጅ ንሳው የሚል ትእዛዝ الله سبحانه وتعالى አስተላለፈ ይሄን ግዜ ትእዛዙ የአላህ ነው አደምን እጅ ንሳው አጎንብስለት ሲባል الله سبحانه وتعالى ما منعك ان تسجد اذ امرتك بذكر كذي داتاغونبس منتن يكلكله بلو سيلو الله سبحانه وتعالى اني كسو شالالو انا خير منه اندي تازنياله التاززم يفنه قطات يدرسبني التاززم كسو على انسمني ابلت انجي لذي منين تزازو انت بيهنم على درجو جهنم تغبال لغبا اندسي نو يالو لذي الله سبحانه وتعالى كاذنته ابررو ادم حواء ان ابليس ابرو نبرو ابليس كما بالو بفيت ابليس مالت اباليس ابلاس كميل يتوسدو تصفى مقرط مالتنو كاماسمت اجيك تصفى يقرط منين اذنت يليلو كزان اللهن ازاو كجنت وطا بلو سيلو عند طياقين طيقو يميغرمو الله سبحانه وتعالى مجيب الدعاء دعاء تقبلينو كشيطان انكو تقبلوا على الله سبحانه وتعالى فانزلني الى يوم يبعثون سويش كميقفقسو الا تعتقدلني اسك قيامه درس بلو قالو الله تقوي الله جن موتن اتالفات موت تاغنيت تاغني حالج الى يوم معلوم اسكمتتوقعو الات كتوسن له الات درس تقوي الله كذا بحالا انغدياوس اني كذي الجنساو اغومبسلت كالكين سو تولدوج يراسين سراويت دغافي اململالو تزغالچي وطالو اطماچوالو تنشوچن انجي بزوچو لانتا مسغانيوچ ونو اتاغنياچوم انتن ميكدو بعدام لكوت است ميغبو كانت فقاد وچ ميهونو جهنمن ابرون يميورسوات አደርጋቸዋለሁ ብሎ ምን ወጥቷል ለሲም አላህ Subhanahu Wa Ta'ala ምን ይላል እናንተ ሰዎች ሆይ ይላል አላህ Subhanahu Wa Ta'ala ሸይጣን እናንተ ግልጽ ጣላት ነው ጣላት አድርጋችሁ ያዙት ይላል አላህ Subhanahu Wa Ta'ala እና ምን ይላል አላህ Subhanahu Wa Ta'ala ይሄንን በኢብሊስና በአደም መሐከል ያለውን كنونت سي تقص انديت انداتاللاچو سيناغر الله سبحانه وتعالى بسوره طه كقطر 118 اسكا قطر 122 بالو انقص اندي لال الله سبحانه وتعالى ان لك الا تجوع فيها ولا تعرى وانك لا تغمر فيها ولا تبقى توسوس إليه الشيطان قال يا آدم هل أدلك على شجرة الخلد وملك لا يبلى فأكلا منها فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة وعصى آدم ربه فغوى ثم اجتباه ربه فتاب عليه وهدى إن هذا يه أكال الله آدم نيانا قرونه إن هذا يه أكال ما نسو إبليس عدو لك ولزوجك لا تتلعتنو ولزوجك لبال بيته لا حواء متلعتنو فلا يخرجنكما من الجنة كجنة اندا يسطعتشو حتى اللواتشو فتشقى كذابها لا منات اتغن الله لسك اي تدارق الله بلو على الله سبحانه وتعالى إن لك ألا تجوع فيها ولا تعرى إن لك إنه لن تعلل له جنة است ألا تجوع فيها جنة است هنا لا تراب علل له كل نجر متبلاو ولا تعرى لا تراقوتم متلبسو ينورها الجنة است وأنك لا تظمأ فيها ولا تضحى أنت لا تظمأ فيها አትጠማም ጀነት ውስጥ ሆነ ولا تضحى يزعيك አጠሩ ማገኝህም ብሎ الله سبحانه وتعالى ያቺን በለስ ያቺን ሐባ እንዳይበላ አስጠነቀቀው ግን فوسوس إليه الشيطان الشيطان إبليس ديابلوس شيطان متانا قال بلوانو يا آدم آدم وي هل أدلك على شجرة الخلد وملك لا يبلى هل أدلك لتقومهن لمن تقومهم على شجرة الخلد يبلى هاتندونا زنت عالم زل عالم لتنور بيت أمتشل باتن زاف لتقومه وملك لا يبلى السواني بلى هندونا ماي فرس የማያረጅ የሆነ ስልጣን ይኖርሃል ለምን እሷን አትቀምሳትም ሲል ጎተጎተው ወሰወሰው ከዛ በኋላ الله سبحانه وتعالى አው ለአንድ ሰው መተዳደሪያን ሲያበጅ الله سبحانه وتعالى ይሄን ንስሩ ይሄን ራቁ ይሄ ነው ሸሪዓ ማለት አደም በጊዜው ዲን ነበረው ሐላል ለሱ የተፈቀደ ነገር ነበር ጀነት ውስጥ ካለ ከተደገሰ ከተዘጋጀ ነገር ሁሉ ብላ ከዚች ዛፍ በስተቀር ሁሉ እንጠጣ ተብሎ ነበር ግን ያልተፈቀደለት ነገር በሸይጣን ጉትጎታ በላ فاكلا منها እሱን በላ እሷን በላች አንድ ላይ ሁለቱን በሎ فبدت لهما سوءاتهما كذان هفرة تغلاتشو تغلتا وطفقا يخصفان عليهما من ورق الجنة كذان كجنة كتلوج بحفرة تغلاتشو لا يلت عطفو جمر وعصى آدم ربه فغوا آدم جيتاون ونجل أمسا من قد نمساتا كذابها لا من تكستا آدم كحواقا ከጀነት እንዲወጣ ተዛዝ ተላለፈለት ኢብሊስም እንዲወርድ ወደ ምድር ተዛዝ ተላለፈ ከዛን እህብጣ منها ከጀነት ሁላችሁ ወረዱ ሸይጣን አደም ሐዋ ወረዱ አወራርዳቸው ማከለኛው ምስራቅ አካባቢ ነበር ከዛን ምን ሊሆን ነው አሁን الله سبحانه وتعالى لآدم مهرتن يادرغلتال انظروا إخوة الإيمان الزيبو تالي آدم النحوة ودمدر كوردو بوهلا يكرتان تيكو الله سبحانه وتعالى فتاريات جود من إلال الله سبحانه وتعالى بلو آلو بنسو ربنا جيتات جنوي جيتات جنوي بلو آدم النا حواء ترين أقربوا جيتا جنوي أنت بلو يالالكنن زاف بمبلات لزيه تدارقن فإن لم تغفر لنا وترحمنا أهون دقمو أنت ميرت كالا درقلن كالا زنقلن لنكونن من الخاسرين تكسروا سووج مهونات جنو بلو مهرتن تأيكو كذان الله سبحانه وتعالى فتلقى آدم من ربه كلمات فتاب عليه آدم كجيتاو يمهرتن قال تكبلا فتاب عليه الله مهرت على الرجلت بكنياتو آدم حواء ولتاتشون تفاتاتشون تررتو جيتاتشون يكرتات أيكو أملاك مالت دقمو الله سبحانه وتعالى مهرتي تتأيك أندهنا مهرت أدراجينو بزي ملكو شيطان عدمنا حواء عصاستو كذابو هلا النسون تكتلو لميمة وتولدوش دمو عطمامي اندميهون زتو كجنة واتوال الله سبحانه وتعالى بزو سووج بشيطان قدقوتا بشيطان وسواس ودا بعد عملكوت الله سبحانه وتعالى ودمياس قطا كالله سبحانه وتعالى فقعد وج ودهونا مسمر እንደሚመራቸው إجنكرا الله سبحانه وتعالى ألم أعهد إليكم يا بني آدم ألم أعهد إليكم ودن أنت تزاز أستلال في النبرة منه يا بني آدم نانت يا آدم لجوجهوي ودن أنت تزاز أستلال في النبرة منه أن لا تعبدوا الشيطان شيطانا ندات تملكو يسمن ندات تكتلو ندات سمثل تزاز أستلال في النبرة منه إنه لكم عدو مبين شيطانكو مالت لن أنت قلسي هنا لا تنوه إلى الله سبحانه وتعالى وأن اعبدوني أنين بيتشاين ببيتشاين ينتي عملكم سل ودن أنت تزاز على أستلع لفكم منه هذا يه أنين ببيتشاين ينتي معملك بنيلاي ممن ماننم على ما قارف لني بيتشا عملك النتي المستد صراط مستقيم كتتنيا من كتتنيا ومن قد يهنو إلى ولقد أضل منكم جبلا كثيرا شيطان مالتكم كنانتا كآدم لجوج محكل جبلا كثيرا بزو تولدوشن آتموال من قداس ستوال أفلم تكونوا تعقلون تادنانتا نتقنزب واتخون منه أتمكروا منه أتملسوا منه إلى الله سبحانه وتعالى إخوة الإيمان أهم ودوانا ورئيس النقباننا علاقات الجن والإنس في الضلال بطمة الله ببعد أملكو الله سبحانه وتعالى بمياسك وطع من قر الله يا جنوشنا يسوشن تسسر إن الملكات كجنوش محكل تنقصوشو عمز إنوشو مجرموشو سوشن ياتمالو إبليس لكواتشو يا إبليس من إقتنوشناتشو كذان سويتش الله نبدأ ملكو جنة نبدأ ورسو عبرو جهنم مستندد تادو يغوتو قطوات جوال سيغوتو قطوات جو سميتا جون تنترستو شهوة علموية اكرم دنيا تنترستو سلطان تنترستو يلينتان تنترستو ليهوني جلال لذي كالله سبحانه وتعالى من قد لالموتات اجيك لنتنكك اوقاتو لنوران الله اللي فرعي قبال الله سبحانه وتعالى جموج الناس وجن بميك أسكس بتقلب بمدر لي جموج الناس وج بتقم تساسرو كفلو كفلو يتقم من دنبر يناقر له ويوم يحشرهم جميعا الله سوجنم جموجنم عند لي بميس بس بعتشو قلت بلو يناقر عتشوان يا معشر الجن إن أنت جموج هوي قد استكثرتم من الإنس ብዙ ሰዎችን አገኛችሁሳ ብዙ ሰዎችን በስራችሁ በቁጥጥራችሁ ስር አደረጋችሁ ይላቸዋል አላህ وقال اولياؤهم من الانس كسو ከሰዎች መሐከል የጅኖች ግብራበር ወዳጅ የነበረው ብሎ ይላል ለምሳሌ መጻፍ ገላጭን ይመስል ጠንቋይን ይመስል ማርተኛ ድግምተኛን ይመስል እነኚህ ከጅኖች ጋር ተሰሰር ያላቸው አካሎች ናቸው ምን ይላል አንዱ ረበና ጌታችን ሆይ እስተምታ بعضنا ببعض ከፊላችን በከፊላችን ሲጠቀም ቆይተናል በምድራዊ ዓለም ከፊላችን በከፊላችን ስንጠቃቀም ቆይተናል እንዴት የሰው ልጅ እነሱ ለምሳሌ ማርተኛ ከሆነ ሰርቀው ያመጣሉ መጻፍ ገላጭ ከሆነ ምስጢር ይናገራሉ እንዴ ያለ ነገር ይዘው ይመጣሉ እሱ ደግሞ አመት ጠብቆ ጊዜን ጠብቆ ያርድላቸዋል ግብር ይሰጣቸዋል ይታዘዛቸዋል እንዴ እንዴ እነሱ የሚሉትን ይሆንላቸዋል ስለዚህ ከፊላችን በከፊላችን سنጠቃቀም ቆይተናል ዱንያ ላይ وبلغنا اجلنا الذي اجلت لنا انت لنيا يقطركلن قنا قطرو بزي ملكو درسنال بنو يلالو كزان الله استنقياچو نبر اساوقياچو نبر قال النار مسواكم اهون منورياچو اسات نو يلاچو على الله انا اخوه الايمان بزي ملكو جنوچنا سوچ تسسرالاچو بجنوچنا بسوچ تسسر ሰዎች ወደ ባዕድ አምልኮት የሚገቡባቸው መንገዶች አሉ። አሁን እነሱን ወደ መጥቀስ እንገባለን። የመጀመሪያው ሰዎች ውቃቤ ቀሪና ዛር የሚሉት ይሆናል። ውቃቤ ቆሌ ቀሪና ዛር ይሉታል በተለምዶ። الله سبحانه وتعالى بقرآن لي قرين بلو طرتوتال قرين معنات قرانيا غادنيا عبرو يميون عبرو يمينور معناتنا الله سبحانه وتعالى عندن سو سيفطرو اسون يميكتاتل دمسون يميقدا اسو بهيدبت بوتا عبرو يميهد عبرو يميادق قرين غادنيا يفطرلتال نبي صلى الله عليه وسلم اني ينين غادنيا اسلميوالو يلالو اسلميوالو معناته منو لا الله سبحانه وتعالى بيتعزز ادرجيوالو سلازي يسو ليج يا الله سبحانه وتعالى تعزاز يسمع اندهونه قرانن كادامته تفسير كقرا مكر كسمع بالمسجدوچ است كتقمامته كذا بحالا يسو قرينن اسو يدرسب بوتا سلميدرس كملكام نجر اندي سما يسو ልጅ መሪ ይሆናል ከዛ በኋላ ግን መጥፎ ነገር ላይ ሲጣድ ለመጥፎ ነገር ከሰው የበለጠ ጅኖች በተለይ የኢብሊስ ባልደረቦች የፈጠኑና አላማቸው ስለሆነ ቀድሞ ይገኙና ሰውየውን ይጎተጉቱታል መልካም ነገር ሲሆን ይከባብደዋል ሰው መጥፎ ነገር ሲሆን ግን ቀላል ነው ለዚህ ነው በተዳር ከመተሳሰር ብዙ ሰዎች በዝሙት መኖርን ይመርጣሉ ለምን የሸይጣን መንገድ ስለሆነ እኽዋ ከዛን አላህ Subhanahu Wa Ta'ala አና አርሰልነ ሸያጢን አለል ካፊሪን ተኡዙኩም አዛይላን እኛ በካህዲዎች ላይ ሸያጢን ተንኳሳ የሆኑ ጅኖችን አላህ እንሹማለን ይላል ተኡዙኩም አዛ ወደ ወንጀል መገፍተርን ይገፈጥሯቸዋል ይላል ሰው ልጅ ካልተመከረ ካልተገጸጸ መንገድ ከሳተ ወደ ጥመት ውስጥ ከገባ ሲታወቀው ይጨምርለታል ከዚያንም ሰዎች ብዙ ሰዎች አላህ Subhanahu Wa Ta'ala መንገድ ይስታሉ እና ውቃቢ ቀሪን ማለት ምንድነው ዛር ማለት ምንድነው እንደኚ ጅኖች የተወሰኑ ጅኖች ከትውልድ ትውልድ ሊተላለፍ ይችላል ከትውልድ ትውልድ ሊተላለፍ ይችላል በተለየ ገጠሩ ክፍል ከተማም ይኖራል ምን ያደርጋሉ ጅኖች የሰዎችን አካል አደበት በመቆጣጠር ከዛን በሰዎች አንደበት ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም الشيطان يجري من الانسان مجرى الدم الشيطان የሰው ልጅ አካል ውስጥ ደም የሚገባው ቦታ ያህል ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም الشيطانዎች በሰው ልጅ ውስጥ ከተቀላቀሉ በኋላ ጅኖች የሰውየውን ነርቭስ ሲስተም ይቆጣጠሩታል የሰውየውን ነርቭስ ሲስተም ከተቆጣጠሩ በኋላ አንደበቱ የጅኑ ይሆናል ሁሉ ነገሩ አካሉም የጅኑ ይሆናል ስለዚህ ብዙ ጊዜ እኛ ጅን ይዟቸው በነሱ ላይ ለማስለቀቅ ማለት ነው በቁርአን በዚክር ምን ተታገላቸው ጅኖች ሲለቁ ሰዎች ያሉበትን ቦታ ይስታሉ ያፍራሉ የት ነው ያለውት ይላሉ እና ይሄ በግልጽ የሚታይ ነገር ነው አሁን ዛር ውቃቢ የሚባለው ምንድነው ጅኖች የሰው ልጆችን አንደበት ይቆጣጠሩና ከዛ በኋላ በዛ ይናገራሉ ምን ከማለት ይጀምራል ሰውየው ይታመማል ኦርሴት ትታመማለች ከዛ በኋላ ያጓራታል ወይ ያጓራዋል ይጮሃል እገላታለሁ ወንዝ ከታታለሁ እሳት ዶላታለሁ እሳት ከታታለሁ ይላል አረምን ነው ተለመነን ብለው ስጁድ ያደርጉለታል ይለምኑታል እንዲካላደረጋችሁልኝ ያያት ቅድማያቷ ነኝ ይላል ይለፈልፋል ከዛ በኋላ ጀግኖች ከሆኑ ያላህ ባሮች ከሆኑ የሸይጣንን ሲራ የሚረዱ ከሆኑ እጅ አይሰጡም ስለዚህ ሰዎች ባካችሁ ጅኖችን ስታስለቅቁ ምስ ወይንም የሚጠይቁትን ላስ ሽቶ አቅርቡልኝ ይሄ ሁሉ ግብር አያስፈልገውም በአላህ ከላም በዚክር ይወጣል ወዶ ነው የሚወጣው ደካማ ፍጡር ነው ስለዚህ ከትውልድ ትውልድ ሲተላለፍ ሲገዛ ይቆያል ነው ቃቢ ማለት ምንድነው የአንድን ሰው አንደበት ይቆጣጠርና ጅኑ ከዛ በኋላ ፈራጅ ይሆናል ህግ ይኖራቸዋል የራሳቸው ቤት ይኖራቸዋል ከዛም በሚገርም ሁኔታ ማለት ነው ሰዎችን ያመሳስሉባቸዋል እኛ ከአላህ ዘንድ ተልከን ይመጣነን እንዲህ ያለ ነው እንዲህ ያለ በግ እረዱልን ቀይ ሆነ ግንባሩ ላይ ነጭ አለው ጥቁር መሆን የለበትም ወይ በሌላ ግዜ ደግሞ ጥቁር ነው እንዲህ ይያሉ ማለት ነው የዶሮ የፍየል የበግ የከብት መልክ ያስመረጡ ሰዎችን መከራቸውን ያበላቸዋል ሰዎች ለነሱ ሲገብሩ ለነሱና ለባለ ጅኖቹ ለባለው ቀቢዎቹ ሲገብሩ ይከርማሉ እዚህ ዱንያ ላይ ኢኮኖሚያዊ የሆነ ውድቀት ሞራላዊ ውድቀት ይደርስባቸዋል የጅን መጫወቻ ይሆናሉ መጨረሻ አኺራ ላይ ደግሞ ጀሃነምን ይወርሳሉ ከኢብሊስ ጋር ከዚህ ውጭ ለመሆን እኛ እውቀት ያስፈልገናል አላህን በብቻነት ማምለክ አለብን ጅኖች ሲፈጠሩ ደካሞች ናቸው እኽወተል ኢማን እና እነኚህ አሪም የተባሉ አብረው የሚያድጉ በውቃቢ መልክ ብቻ አይደለም የሚገለጡት ለምሳሌ ሙታናጋሪ ይባላል ሙታናጋሪ ማለት ምንድነው የሞቱ ሰዎችን አቅርበን እናናገርላችኋለን ይላሉ በገጠሩ አካባቢ እንዲህ የሚባል ነገር አለ ሙታናጋሪ እና ምንድነው የሚያደርጉት ሰዎች ገንዘብ ይዘው ቡና እጣን ሊሩ ስጦታቸውን ይዘው ወደዛ ወደ ሙታና ጋር ይቀርባሉ ከዛ እጣን ምናምን ይጣጥስና እስቲ ጠብቁ ይባላል ጠብቁ እስኪ ይባላል እስክትመጣ ድረስ ሰውየው እስክትመጣ ድረስ ጠብቁ ይባላል እሷ ያቺ ሴት ከሞተች በኋላ ወይ ሰውየው ከሞተ በኋላ ቂያማነት ካልደረሰ በስተቀር ሩሖች አይመጡም ግን እንዲህ ያለ ሲስተም ይሰራል ጠብቁ እሷን እናቀርባት ይላሉ ከዚያም ይሄ የሙታና ጋሪው ጅን እና ውል የተፈራረሙት ጅኖች ይመጣሉ ይቀርባሉ ይነጋገራሉ ይሾካሾካሉ ከዛን ሴቲቷ ስሟ ማን ነው እገሌ እገሌ ትባላለች የት አካባቢ ነው የምትኖረው እዚህ አካባቢ ልዩ ምልክቱ እንዴ ይሄን ሁሉ ዝርዝር ከተቀበሉ በኋላ እንግዲያውስ ጠብቁ ትመጣለች ይላሉ የሚገርመው ወዲያውኑ ጅኖች ያቺ ሴት ትኖርበት ወደ ነበረው አካባቢ በፍጥነት ይሄዳሉ ከንፋስ በፈጠነ ፍጥነት ይሄዱና የገሌ የገሌ ቀሪን የገሌ የገሌ ባልደረባ አብሯት ይኖረው የነበረው ጅን ማን ነው ብለው እዛ አካባቢ ያሉ ጅኖችን ያይቃሉ የሷማ ገሌ ነው ይባላል የት ሄደ ወዲህ ሄዷል እስቲ ፈልጉት ፈልገው ያመጣሉ ወን ያመለከለው አቻክሎት ያመጣል ያቀርበዋል ጅን በሚገርም ሁኔታ የሟቹን የመጨረሻ ድምጹን ኮፒ ማድረግ ወይንም መቅዳት ይችላል እንኳን ተክማውሉ ሰዎች እንኳን የብዙ ዘፋኞችን የብዙ አሪኦችን ድምጽ ሸምድደው እንደነሱ አስመስለው ይነባል በዛይ ማለት እና ያ ጅን የዛን ሰው ድምጽ ክላዘው እንደጎ ስለሚያውቅ ይቀርባል ቀርባለች አናግሯት ይባላል በተለይ በገጠሩ አካባቢ በተለይ ወርሰንስ ላይ ለተናዘሽ ሞሽው ወይን የሞተበት ሁኔታ ካልታወቀ ምን በልተሽ ምን ደርሶብሽ ማንገሎ ይባላል ጠየቃል የግዘይን እንደደረገ ገሌ ነው እኔ ህንን ብረት ያወረስኩት ለገሌ ነው ብለው ይናገራሉ የሚናገሩ ሰዎች ሳይሆን ጅኖቹ ናቸው ከዛ በኋላ ለዛ ለቦታ ነጋሪ አንተማ አንቺማ ማርማትችው ግለም ይባልና ሱጁድ ይወረዳል ገበር ይጀምራል በአዳልኮቱ ይጀምራል ዱንያም ኪሳራ አኺራም ኪሳራ ይሆናል እንዲህ ያለ ሲስተም አለ ሌላኛው ምን ይባላል እሳቸውማ ቀብራቸው ላይ አፈር ሲመልሱ ታይቷል ሌላ ቦታ ላይ ታዩ ይባል ይሄ ነው ይሄን ወንጀል አንደኛ አንድ ሰው ሲሞት ተስማምቶ የነበረው ቢሉ ማለት ነው አብሮ ቁራኛ የነበረው የሱ ባልደረባ የነበረው ተገልጾ ሰውዮ ሃያ በሰውዮ መልክ የመገለጽ ችሎታ ስላላቸው በሰውዮ መልክ ይገለጣል ከዛ በኋላ ለምሳሌ አንዳንድ ሰዎች በገጠር ምን ያደርጋሉ ሸኾች ተላልቅ አላህ ሱሪ ነቦ ሸኾችን ይልካሉ ለምንድነው መታመልኳቸው ብለው ሰውዮ ሲጠይቋቸው እንደሚሉት እሳቸው እኮ የተለየ ችሎታ ነው ያላቸው አላህ ዘንድ የተለየ ቦታ አላቸው ለምሳሌ በዚህ ግን እሳቸው ሞተው በዚህ ቀን ሞታለው ብለው ተናግረው ከዛ በኋላ የእሳቸውን ቀብር ማለት ነው በሚነሱበት ጊዜ ከዛ በኋላ እሳቸውን ጀናዛቸውን እዛ ለህድ ውስጥ አስገብተን እኛ አፈር ስንመልስባቸው እሳቸው ራሳቸው አካፋ ይዘው ቀብራቸው ላይ ሲመልሱ ነበር ይህ ማለት እሳቸው ሳይሞቱ ወይንም ሞትን ድል አርገው ተነሱ ማለት ነው አረጉ እንጂ አልሞቱም ሲሉ ይሸወዱና ወደ ባዕዳም ልኮት ውስጥ ይገባሉ በሀገራችን ስንት ቦታ ነው ቀብር እየተመለከ ያለው ቀብር እየተመለከ ያለው በአሁን ሰዓት ደግሞ በሚያሳዝን መልኩ እንደዚህ ያለን በላል እንደዚህ ያለን ጥመት ልዩ ባጀት ተበጅቶለት ከዛ በኋላ ልዩ ያገሪቱ ቅርስ ተደርጎ ከውጭ በመጡ እርዳታዎች ልዩ ባጀት ተበጅቶለት የቀብር ቦታዎች በደንብ ተሰርተው ታሪካቸው ይጠና ተብሎ ሰዎች እንደገና ወደ ቀብር አምልኮት ውስጥ እየገቡ ይገኛሉና ምናልባትም ይሄንን ትምርት እንድናዘጋጅ የገፋፋን ነገር እንዲህና መሰሎቹ ሳይሆኑ አልቀሩምና ኢኽዋ አላህን እንፍራ ይሄን ነገር እንረዳ አላህ Subhanahu Wa Ta'ala በብቸኝነት እናምልክና ይህ ቀሪሙ የሰውየው አብሮ የነበረው ጅን በሰውየው መሰልና ቀብሩ ላይ አፈር ሲመልስ ይታያል እሳቸው አንድ ቦታ ሳሉ በህይወትም እዚህ ቦታ አየኋቸው ይላል ሰዎችን ለማደናገር ሰዎች በተለይ ለነኛ አስተማሪዎች ወይንም ታላላቅ ሰዎች አሁን ደግሞ ካህን ሰዎች ጠንቋይ ብለው ወደሚጠሩት ፈረንጆቹ ፎርቹን ቴለር የጣፈንታን ነጋሪ የወደፊትን ነገር የሚናገር ሰው ብለው ወደሚሉት ነገር ምን ይሆን እሱን እናያለን ይህ አርት የሚገርም ነው እንዲህ ያለ ስርቆት እንዲህ ያለ ሌብነት ከጅኖች ጋር በመቆራኘት በመተሳሰር የሚሰራ ነው ሰዎች የሰዎችን አሻራ አይተን የወደፊት ጣ ፈንታቸውን እናገራለን ይላሉ ከፊሎቹ ስኒ ተጠጥቶ ያ ከተገለበጠ በኋላ ከቅራሪው ከአተላው ከሚሰራው መንገድ የወደፊት ጣ ፈንታን እናገራለን ይላሉ ሌሎች ደግሞ ከብት ታርዶ ሞራውን አውጥተው ይዘረጉትና በዛ ሞራ መስመር ተደግፈን ተንተርስተን የወደፊት ጣፈንጣን መናገር እንችላለን ብለው ይላሉ ሌሎቹ ደግሞ በቀጥታ ጅኖች ሰዎች ላይ አርፈው ወይ ጅኖች ለካህኖች ለጠንቋዮች ሹክ በማለት የወደፊት ጣፈንጣን ለወደፊት የሚከሰተው ነገር እንናገራለን እናውቅላችኋለን ብለው ይላሉ አሁን ያለውን ቁም ነገር ያለውን ነገር እናስቀምጥ ኢኽወተ ኢማን information ያንt ክስተት ዘገባ እውቀት መረጃ ሰዎች ዘንድ ጥቅም አለው ሰዎች በተለይ ባሁን ጊዜ information age በሚባለው ዘመን ሰዎች ዘንድ መረጃ ያለው ድርሻ ቦታ ቀላል አይደለም ከም ይህ መረጃ ትክክለኛ ነው ወይ ወደሚለው እንሄዳለን መረጃ መሸጥ ይቻላል ወይ አዎ ነሲኤንኤን ነሬውተርስ ናልጀሲራ መረጃን በመሸጥ ሀብታሞች ሆነዋል በተለይ ሬውተርስ ነሲኤንኤን ኤክስክሉሲቭ ቱ ሲኤንኤን ለሲኤንኤን ብቻ የተገደበ ይላሉ መጀመሪያ ያገኙትን ዜና ለሌሎች ሚዲያዎች ይሸጣሉ ይሄ አይነት ሽያጭ አሁን አይደለም የተጀመረው ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበሩት ትውልዶች ውስጥም ነበር ጠንቋይ ነው ይባላል የሰውየው ልዩ ችሎታ ይሆን አይደለም ከጅኖች ጋር በሚደረግ ቁርኝት ተሰስር የሚፈጠር ነገር ነው ኢኽወተ ኢማን ነው ይሄንን ሐዲስ እንስمع ከሐዲሱ በፊት አላህ Subhanahu Wa Ta'ala ያመኑ ጅኖችን በተመለከተ የሚናገረው ንግግር አለ በሱረቱ ልጅን ወአንና ለመስነ ሰማአ ፈወጀድና ሙሊአት ሐራሰን ሸዲደን ወሹሁዳ وَأَنَّا كُنَّا نَقْعُدُ مِنْهَا مَقَاعِدَ لِلسَّمْعِ فَمَن يَسْتَمِعِ الْآنَ يَجِدْ لَهُ شِهَابًا رَّصَدًا عند جن يامن هونو قران كسمى بحالا الجن لإسلام ستو فسن تازاش كهنا بحالا وَأَنَّا لَمِسْنِ السَّمَعِ إِنَّا سَمَعِينَ أَسَّسَنِ قُبَنْ يَنَات فَوَجَدْنَاهَا ቁርአን በሚወርድበት ጊዜ ነበር መለኮታዊ መልእክት فوجدناها ገኘናት ሙሊአት حارسن شديدا وشهبا بطبق ذب بكوكبوች يتتمدች يتمولاች هنا ገኘናት وانا كنا نقعد منها እኛ እሷ ዘንድ እንቀመጥ ነበር مقاعد للسمع ጆሮ ለመጥባት ማስረጃ ለማግኘት لمسمات النقمت نبر فما يستمع الآن أهنغن ذات تقجي وده سماي كربي لسما لادام تنميل كان لا يجد له شهاب الرصدا لسو يتزقى جلت شهابا لسو يتزقى جلت ككوبا عندما سأيل يتزقى جلت يتتأمد سيكربو جنوچو ملايكو جتكوسالو كذبو على إيمة إيمة وحجوال نبي صلى الله عليه وسلم دم يناقرت الله سبحانه وتعالى مجمرا نغغر سيناغر اذا تكلم الله بكلمه الله عند نغغر سيناغر اخذت السماوات منه الرجفه سماياتهم قطقطالو والملائكه تخر صعقا ملائكه راساتهم ستو يودقالو كنفاتهم كسلسله على صفوان عند لمطا دنگاي لي اندميقطقط سنسلت عينت دمس كنفاتشون يامماتو راساتشون ستو يودقالو فيقولوا اول ما يرفع راسه منهم جبريل عليه السلام راساتشون ستو كودقوت ملائكوت محل مجمرا راسون قنا ميارغو جبريل نو كزان الله يطراونا ملكت يستلالفال لسو كذا جبريل سبات سمايات الله لسبات سمايات تزازن يستلالفال دون عند عند غزي አንድ ሰማይ ላይ ያሉ መላእክቶች ተዛዙ ላይ መለከታቸው ይችላል ጅብሪል ሲያልፍ ሲያዩት ماذا قال ربنا ጌታችን ምን ተናገረ ብሎ ይጠይቁታል ተዛዙ የሚመለከታቸው ከሆነ ይነግራቸዋል አለበለዚያ ግን قال الحق እውነት ተናግሯል ጌታችን ብሎ ያልፋቸዋል ለምንድነው መላእክቶቹ የሚጠይቁት ጌታችን ንግርን ተናግሯል ምናልባት ያ ንግግር ተዛዝ እኛን ተመልክቶ ያን በጊዜ ሳንፈጽም ቀርተን ጌታችን በእኛ ላይ እንዳይቆጣ ሲሉ ነው የስጋ ጥያቄን የሚጠይቁት ከዛ ጅብሪል ለመላእክቶቹ ይናገራል አሁን መላእክቶቹ ተዛዝ ሲደርሳቸው በዚህ ሳምንት በዚህ ወር ለወደፊቱ እንዲያለ ነገር ይከሰታል እገሌ ይሞታል እንዲያለ አደጋ ይከሰታል ወይ እንዲያለ ጸጋ ይመጣል የሚል ዜና ሲነገር ከፊሉ መላእካ ለከፊሉ መላእካ ያስተላልፋል ጌታችን እንዲህ ብሏል ማለት ስለዚህ የቅርቢቱ ሰማይ መላእክቶችም ሲነጋገሩ ነብዩ ሰለላሁ ዐለይሂ ወሰለም እንደሚናገሩት እነኚህ ጅኖች አላህ ሲፈጥራቸው ልዩ ችሎታ ስላላቸው ከፊሉ እርስ በርስ እንዲህ በመነባበር በመደራረብ ወደ ሰማይ ተከምረው ይደርሳሉ ከፊሉ ደግሞ ተንሳፈው ወደ ሰማይ ይቀርቡና ዛ መላእክቶች የሚነጋገሩትን ነገር ያዳምጣሉ ይሄን ግዜ ይሄን ያስተዋሉ መላእክቶች ወደዛ አካባቢ የቀረቡ ጅኖችን ሲመለከቱ ከዋክብቶችን ያስወነጭፋሉ ይመጣቸዋል ይህ ከቁርአን መውረድ በፊትም ነበር ግን ጥበቃው ልል ነው አሁን ግን ቁርአን ከተወረደ በኋላ ልዩ ጥበቃ ተሰማርቶለት ይሄን ማድረግ አልቻሉም ይሄን ግዜ ምን ተከሰተ ደግሞ ምን አዲስ ነገር ተገኘ ለምን ተከለከልን ተኩስ በዛብን ሲሉ ሮሮን አቤቱታን ለአለቃቸው ለኢብሊስ አቀረበው ነበር ይሄንን የሚያትት ሐዲስ አለ እንመልከት ይሄ ጉዳይ በተከሰተ ጊዜ هذا الامر يغدي بتكسته غزي وهو كثره الشهب يا كواكبتوج مبزات في السماء بسماي ك كواكبتوش اجيك بزو والرمي بها والرمي بها اندزيهم بكواكبتوش موانجف يكواكبتوش موانجف يكواكبتوش مورور بزا بزيك زي نبي صلى الله عليه وسلم بتلاكو بزمن نبرنا حال ذلك الإنس والجن حال بهاء الصدر أسفر خوفا ذلك الإنس والجن سوّجنم جن وجنم الجيق أسقاتشو وانزعجوا له وارتاعوا الجيق دنقتوا تنكتكتوا كفرهاتي تنسى وظنوا أن ذلك لخراب العالم إيه؟ بك عالم متفاتوانو بنهم ما السبو سوّجم جنوجم غيبا يوكم إمام السدي من يلالو لم تكن السماء تحرسو سوّج بنو تناقرو لم تكن السماء تحرس سماي متتأبك عالنبرتشم إلا أن يكون في الأرض نبي بمدر لي نبي كليل لبستكر أو دين الله ظاهر وي الله فلقوا أمنته بمدر لي يفع قالون بستكر فكانت الشياطين قبل محمد صلى الله عليه وسلم كنبي صلى الله عليه وسلم بفيد شياطين وج قد اتخذت المقاعد في السماء الدنيا بكربيتوا السماي الزات تقتوا مكامج أبوتان يزو يسمو نبرا يستمعون ما يحدث في السماء بسماء يمنقرون وري عدام متعلو فلما بعث الله محمدا صلى الله عليه وسلم الله سبحانه وتعالى نبي صلى الله عليه وسلم سيلكاتشو نبي الرسول نبي يدرقو ملك تنيا درقو سيلكاتشو رجموا ليلة من الليالي عند الليلة ليبة عمتك أتكتو با كواكب توج تمتو ففزع لذلك أهل الطائف يتعيب صوّج استولوا ملكة نبرنا اجيك دنقتنا فقالوا هلك أهل السماء يسماي نواري وجه تأفوان لك الله تعالو لما رأوا من شدة النار في السماء سماي لي يتلي أسات صلايو واختلاف الشهب يكواكب توجين ودي ودع موانش أفسي ملكته فجعلوا مت آقزوا آلونا يعتقون أرقاءهم بارو تشاچون نزع ماوت اتجمرو ويسيبون مواشيهم كبتو تشاچون دقبو يلقو اتشو جمرا سيب مالت مندنو لطاقوتات بك ايان تيخون كزار جمروني قملكون على السفرو مالچن ببتم عرشتم اللووتم يان تيخون بلو يبالا لنا صدق مسولات شو انساساتو تشاچون لطاقوتو تشاچون بك انفلقاتشوهم نزع هونو بلو يلقو اتشو جمرا فقال لهم عبد أنا دستواي بار يا بلو على تشو ويحكم يا معشر أهل الطائف إن أنت يطائف صوت شوي ولا تشو أمسكوا عن أموالكم نبرة تشاتشون يا زنجي بارو تشاتشون يا زنجي كبتو تشاتشون يا زنجي من يات الرجات شونو وانظروا إلى معالم النجوم يا كواكب توش مجلج أبو تعالى معالم أيوة أتشو مبرات أتشون يعني اللي يملكتو اللي يملكتون أستولوا على فإن رأيتموها مستقرة أنت أبري كواكب توشن بابو تاتشو يسألنو هنو كاياتشو أتشو في أمكنتها بابو تاتشو يسألنو هنو كاياتشو أتشو فلم يهلك أهل السماء يسمعين واريو تشالت أفهم على مالتبلا الشم مالتنو إنما هذا من أجل ابني أبي كبشة يا أبو كبشا قدائي ليوني جلال لنا نبي صلى الله عليه وسلم ملاكم سنسبما انقديا يمتاوكنو نبي جسل لك انقديا سماي تتاتر عالج يلالو هي اوكاتو سورد سيوارد سنسبمو يعني محمد صلى الله عليه وسلم نبي صلى الله عليه وسلم سنتلاكونو بلو على وإن نظرتم فلم تروها عيتاتشو تملكتاتشو عبري كواكب توجو بوتاتشو لكو كملكتاتشو فقد حالك أهل السماء يسماي نواري وجه تفتو على المالة نوبلو على تشو فنظروا بالاتشو مسارة تملكتو فرأوها سملكتات ببوتاتش أنجونو تملكتو كواكبتن فكفوا عن أموالهم كذبوا هلا كذبوا تشاتشون كما باكن كملكك تكتبوا وفضيات الشياطين بزهل لليت سماعي لما قبنيت يهدود شيطانوش جدا قطعو في تلك الليلة በዛን ልጅ ጅግ ደንግጠው ምንድነው የተከሰተው ነገር አሉ። የሰሙትን ነገር ለካስ ለጠንቋዩ ሊያደርሱና ኢንፎርሜሽን ሊሸጡ አብታሞች ሊሆኑ ነበር። فاتوا ابليس ودي ابليس متو فحدثوه بالذي كان من امرهم كغداچو يغطماچون نغر لالقاچو لابليس تناغرو فقال ايتوني من كل ارض بقبضه من تراب قال يا عرب كلل كمدر كله قنطر قنطر چبت چبت عفر امطولني بلو على اشمها ايهن عفر اشتچي نغراچو الله بلو على ليو چلوتا الله ابليس فاتوه كذا كي اقطعوا عفرن قنطاطرو امطولت فقال صاحبكم بمكه انغداوس انانت يا سماين زينا اندات سمو يا درغاچو بالدرباچو مكه لاي نو يالو علنا فبعث سبعه نفر من جن نصيبين نصيبين اسم مكان في الشام شام است ያለ የቦታ ስም ነው نصيبين ከሚባል አካባቢ ከሆኑ ጅኖች ሰባት ጅኖች ላከ ከዛ በኋላ فقدموا مكه مكه ነው ያለው ባልደረባቹ ሲባሉ እየተሽቀዳደሙ ወደ مكه መጡ فوجدوا نبي الله صلى الله عليه وسلم نبيهم صلى الله عليه وسلم አገኙአቸው قائما يصلي في مسجد الحرام بمسجد الحرام بكعبه سيسجدوا አገኙአቸው نبي صلى الله عليه وسلم يقرأ القرآن قرآن ينبالو نبي صلى الله عليه وسلم فدنوا منه حرصا على القرآن قرآن سيسمو قبط عدرباتشو دا بتقام ودى نبي صلى الله عليه وسلم كرواتشو عدامتو ثم أسلموا ودى إسلام واستقبوا بإسلام تاكفو فأنزل الله تعالى أمرهم الله سبحانه وتعالى ينسوا القداي انديسي الأوردى قل اوحي الي بله بلاچو اوحي الي ودني ملك تتلالف انه استمع نفر من الجن كجن هونو يتوسنو بدونوچ ين ادامطو فقالوا ان سمعنا قرانا عجبا انيا يميگرم يهونن نباب سمان قرانا سمان بلو قالو يهدي الى الرشد ايه سمانو قران ودقطتنيا منجد يمرال فآمنا به انيام بسو امنن ولن نشرك بربنا احدا بغيتاچن منينم ماننم اناغرام سيلو الله سبحانه وتعالى بقطتنيا نت ببچنينت لماملك قال جبو انا ودا حزبوچاچو تملسو ابليس يلاكاچو لشر نبر انرسو جن يا الله منجد يزو تمكرو تغسصو سلمو تملسو الله سبحانه وتعالى ايهنن كستت لنبيو صلى الله عليه وسلم عندما اصنعنا ادرغو بسوره الاحقاف لي نغراچوال كستتو نبيو صلى الله عليه وسلم طائف هدو يا طائف سوچن كطاوت املاكنت ليعوضواچو ود الاسلام انديغبو ليسفقواچو ليستمرواچو بهدو غزي يطائف سوچ كن يا نبي صلى الله عليه وسلم تري اجعل الالهه اله واحده انين كله امالكت دمرو عند املاك ادرغه انديت يالنو سنتنا ناقم سيلو طاوت املاكينتن انتوم يانتن منجد انكتلم سيلو اندوم لجوچن نابدوچن اسمارتو نبي صلى الله عليه وسلم بدنگاي قطقطواچو نبي صلى الله عليه وسلم اجيك تسفا قرطو ازنو يتملسو بيت كستت نبره كذا كطائف نخلا ودم تبال بوتا يدرسالو نبي صلى الله عليه وسلم اذا لي عشاء صلاتن يسجدالو قران كفارغو يقرو نبره انني مدرن ياسسو ينبرو جنوج بزيا غزي من تكستو نو سيلو الله سبحانه وتعالى ود النبي صلى الله عليه وسلم اندي تقو مراچو جنوچوننا سلنسو اندي بلو تناغره يا محمد لانت طري نني طائف سوج ملس باي ستو انكو ايه طري ميملكتاچو انت متاوقاچو ليلوچ فطوروچ سلالو انرسو ادمطوتال يلان واذ صرفنا اليك نفر من الجن كجنوچم يهونو تقيت بدونوچن ودانته بازنبل نغس ياستاوس يستمعون القران انت بصلاه متقراون قران يمياداموتو سيهونو فلما حضروه يعنن قران سيقرا بتطادوت غزي قالوا انصتوا زنبلوسكي نادامط بلو تبابالو فلما قضيا يا قران بانته تنبو سيابقا ያኔ ተመክረው ሰልመው እጃቸው ለአላህ ሰጠው ወለው الى قومهم ወደ ህዝቦቻቸው ተመለሱ منذرين አስጠንቃቂ መካሪ ገሳጭ ሆነው ተመለሱ ወደ ህዝቦቻቸው ተመለሰው ምናሉ قالوا يا قومنا እናንተ ሰዎች ሆይ ህዝቦቻችን ሆይ እና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ ከተውራት በኋላ የተወረደን መጽሐፍ አድምጠን መጣን ሙሰድቀን ሊማ በይነ የደይ ከሱ በፊት ያለውን ተውራትን መውረዱን ከአላህ ሱብሓነሁ ወተዓላ ዘንድ የተወረደ መሆኑን ሙሳ መልእክተኛ መሆኑን አረጋጋጭ የሆነ መጽሐፍ ሰምተን መጣን يهدي الى الحق ايهنيا يسمانو مصاف ود تكلهنياو منجد يمرال والى طريق مستقيم ود قطتهنياو منجد يمرال سيلو حزبوچاچون مكرو اهون انني يسلمو ود اسلام يغبو الله سبحانه وتعالى ببچينيت يتعززو لاملاكاچو يادو جنوچ ناچو ليروچو انني جنوچ ود اسلام سايغبو بفيت وينم ሌሎች ተንኳሳ ጅኖችስ ምን ሲያደርጉ ነበር ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ እነኚህ ተንኳሳ ጠማማ የሆኑ ጅኖች ወደ ሰማይ ይቀርባሉ አላህ ሱብሃነሁ ወተዓላ ማንንም አይደርስም እዛ ኢላ ማን ኸጥፈ ልኸጥፈተ ፈአትበዐሁ ሽሃቡን ሳቂብ ይላል ወደዛ ደርሶ መንጠቅን የነጠቀ ቢሆን እንጂ ዜናን ሰርቆ ይመጣና ከዛን ይከታተልበታል ተኩስ እንደዚህ ተደርጎ ይቀጣል ኢላ አላህ Subhanahu Wa Ta'ala ታዲያ ምን ይተንኳሳ ይሆኑ ጅኖች ሸይጣኖች ከጠንቋዮች ጋር ልዩ ኮንትራክት ይፈራረማሉ ሊቀለቡ ግብር ሊሰጣቸው እነርሱ ደግሞ ዜናን አምጥተው ሊሸጡ ከዛ ነብይ ሰለላሁ ዐለይሂ ወሰለም ምን ይላሉ አንድ ዜና እንደምንም ብለው መስዋዕትነት ከፍለው ተሰባብረው ይሰማሉ ጥግ ደርሰው ጆሮ ይጠቡና ያ መጀመሪያ የሰማው ጅን ይተኮስበታል ይመታል ያ ጅን ግን ሳይመታ በፊት ከበታቹ ላለው ጅን ነገሩን አስተላልፎት ከሆነ ያ ይዞ ይሮጣል እንዲያርገው ሰርቀው ይዘው ይመጣሉ መስዋዕትነት ከፍሎ ተሰባብረው ቆሳስለው ግን ሳይናገራት በፊት ከተመጣ ፈረሰ ወይንም ተልእኮ ከሸፈ ማለት ነው ያቺም ዜና ይዘው ከመጡ እጅግ ይኮራሉ ምክንያቱም ለወደፊት የሚከሰት አላህ Subhanahu Wa Ta'ala ብቻ የሚያውቀው ዜና ስለሆነ ጠንቋዩ ዘንድ ሲደርስ ጠንቋዩ ደረቱን ይነፋል አመጣ ዜና ጅኑም ልጁ ከፍያ ይጠይቃል ከዛ ሰዎች ይሰብሰቡ ይባላል ሰዎች ይሰበሰባሉ መሰብሰብ ያቀናላቸው ስሙ ሰዎች ሆይ ልብ በሉ እንዳትረሱ ይባላል ያቺ ንግግር ከሰማይ ተወሰደችው ንግግር ያአላህ ፍላጎት ነች ተከስተታለች ከዛን ስሙ ይባላል እሷን በአንክሮ አጥብቆ ይናገራል ሌሎችንም ያካትታል 100 ንግግር ይናገራል ለላህ ነብይ ሰለላሁ ዐለይሂ ወሰለም 99 ውሸት ነው አንዷ ከሰማይ የተሰማችው እውነት ነች እሷ ስትከሰት ሰዎች ምን ይላሉ ይሄው እንዲ ተብሎ ነበር ተከስቶ አየነው ሌሎቹም 99ዎቹ እኛ ባንደርስበት እንጂ እውነት ነው ይባላል በዛ ይኮፈሳል ጠንቋዩ ያውቃል ይባልና በዚህ ሰዎች ይታለላሉ ይታረዳል ይቀለባል ገንዘብ ይሰጣል እሱም የሚጠይቀው ነገር ሁሉ ይደረግለታል ሰዎች እሱን በመጠየቅ ሱዘንድ በመሰባሰብ ወንጀልን በመስራት ከአላህ መንገድ ይወጣሉ ስለዚህ ይህን ልናውቅ አላህ Subhanahu Wa Ta'ala ለንፈራ ይገባል ነብይ ሰለላሁ ዐለይሂ ወሰለም ወደ ጠንቋይ የቀረበ ሰው በዛም ይተዳደር እኔ ጂ የመጣውትን መልእክት ክዷል ብለው ያስጠነቅቃሉ እኸተል ኢማን አሁን ደግሞ አድባር አውጋር ቆጥ ያገር ጠባቂ ሙወከል ጨሌ ብለው የሚሉት ነገር አለና እንዴ ያሉ ነገሮችስ ምንድናቸው የሚለው ነገር እና ያለ ሰዎች አድባር ያገሪቱ ቁጥ የሚሉት ሲወርድ ሲዋረድ መጥቶ በአንድ ክልል በአንድ ሀገር የዛ ጠባቂ አድርገው ሰዎች የሚያስቡት ጅን ነው ያገሪቱ አድባር ትታረቅህ ያገሪቱ ቁጥብ ይታረቅህ ቤት ሰርተ ስትገባ ወደዛ ሀገር ስትሄድ ቁጥቡ እንዲታረቅህ እረድ ይባላል ሰዎች በገጠር ሙወከል ብለው ቃሉ ከአረብኛ የተወሰደ ነው የተወከለ ማለት ነው አየኔ ሙወከል ብለው ይደሳሰታሉ ደግ ነገር ሲያገኙ የኔ ሙወከልማ ጥሩ ነገር ነው የሚያመጣልኝ እኔን ከክፉ ነገር ይጠብቀኛል የኔ ሙወከል ይላሉ አመም ያደረጋቸው እንደሆነ ሙወከልሽ ተቆጥቶ ነው ለምን ታዲያ አታደርግለትም ይባባላሉ በተለይ ሴቶቹ ለዚህም በአመት ሙወከል ይባልና ለዚህ ጅን ምን ይደረጋል ይታረድለታል ሰዎችም ቃልብቾች ሳይሆኑ ቃልብቾች ተሰብስበው ይሄን ነገር ያዳመቁ የናታ ያባትሽ ቆሌ ተጣልቶሽ ንታመምሹ በይሞከልሽን አድርጊ እያሉ ስጋውን ቀርጥፎ ይበላሉ ሰዎችን ለጥመት ይዳርጋሉ አላህን ይፍሩ እንላለን እخوآ ጨሌ ማለት ደግሞ በተለይ ሴት ጅኖች ናቸው በዚህ የሚወከሉት ጨሌ ይሄምናቀውኛ ጨሌ ያ ማለት ነው በተለያየ ዲዛይን ይሰራና ሙዳይ ውስጥ ይደረግና ለዚያ ማክበሪያ ለየት ያለ ፕሮግራም ተዘጋጅቶ ቂቤ ይቀርባል ጠላ ይጠበቃል ሌሎች ነገሮችን አድርገው ማለት ነው ያንን ይቀባቡታል ቂቤውን ለየት ያለ ሴሬሞኒ ይደረጋል ጅኖች እንደሚነግሯቸው እንዲያድርጉ ብለው እንደሚያዟቸው እንዲያደረጉ እንደሆነ ሴት ጅኖቹ ይጠብቋቸዋል ያረዱ እንደሆነ ሙወከሎቹ ይጠብቋቸዋል ከክፉ ከጠላቶቻችሁ የበላይ ያደርጓችኋል ያገሪቱ አድባር ይታረቃችኋል ቁጥቡ ይጠብቃችኋል ሲሉ ይናገራሉ ይሄ ሁሉ በአዳም ልኮት አላህ ይጠላው ያወገዘው የኢብሊስ ስትራቴጂ ሚመዳሪስ ኢብሊስ ከተወሰዱ ትምርቶች ላይ ሰዎች ተመስርተው የሚናገሩት የሚያስተላልፉት ነው እخوان ይሄ ነገር ቁጥብ አድባር አውጋር ያገሪቱ ጠባቂ ሙወከል የሚባለው ነገር አሁን በቅርብ ጀመረ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እንኳን አረቦች ከአንድ አገር ወደ ሌላ አገር ሲሸጋገሩ በንግድ اذا وجدوا مكانا موحشا በጣም አስፈሪ የሆነ ቦታ ላይ የደረሱ እንደሆነ አለበለዚያ ደግሞ ጫካ ወይ ዋሻ ሲገጥማቸው نعوذ بسيد هذا الواد በዚህ ሸለቆ ጌታ እንጠበቃለን አራ ሲሉ ይናገሩ ነበር ይሄ በአዳም ልኮት ነው ሽርክ ነው اخوته الايمان እነኚህ ጅኖች መጠበቅ አይችሉም መጠበቅ የሚችለው الله سبحانه وتعالى ነው رب المشرق والمغرب لا اله الا هو فاتخذه وكيلا الله ማለት ያ የምስራቁና የምዕራቡ ጌታ ነው ላ ኢላሃ ኢላ ሁወ ከሱ ባሻገር ሊጠቅም ሊጎዳ ሊሾም ሊሽር የሚችል በእውነት ሊመለክ የሚገባው አምላክ የለም ፈተኺዝሁ ወኪላ እሱን መመኪያ አድርገህ ያዘው ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ችግር ሲገጥመን ሐስቡናላሁ ወኒዕመል ወኪል አለላሂ ተወከልና አላህ በቂያችን ነው በሱ ተመካን መመኪያው እሱ አላህ ምንኛ ያማረ ነው ልንል ይገባል ይሄንን ኢብራሂም ብለዋል ከእሳት ነፃ ወጥተዋል ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ከጠላት ነፃ ወጥተዋል ምንጠብቀው በአላህ ነው እخوተ ኢማን በመወከል በጨሌ በአድባር በአውጋር በቁጥብ ማይደለም هذه كلها من العبادات المنحرفه اخوه الايمان لنعد الى الرشد እንዲሉ ነበር አንድ አረብ ፍየሮቹን ደዳና አንድ ዋሻ ውስጥ አስቀመጣቸው ከዛ በኋላ ተኩላዎች መጡና ለኛም ፍየሮች ሲወስዱበት ምን አለ ያ عامر هذا الواد የዚህ ሸለቆ አለቃ ሆይ ሲል ጅኑን ተጣራ ችግር ሲደርስባቸው ወደ አላህ ሳይሆን ወደ ጅብሮች ይሮጣሉ። ችግር ሲደርስባቸው የናት ያባቴ ይላሉ ሰዎች። ችግር ሲደርስባቸው አድባርን ያመልካሉ። ችግር ሲደርስባቸው ወደ ወንዝ ሄደው ይለማመናሉ። ማንንም ነው የሚለማመኑት? አላህን ይሆን? ከላ ወሐሻ አይደለም። እኽወተል ኢማን እንዲህ ነው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ጅኖች ወደ እስላም ከገቡ በኋላ ስለ ሰዎች በእነሱ አማካኝነት መታለል እንዲህ ሲሉ ይናገራሉ። ሰዎች ለካስ አላህ ሱብሃነሁ ወተዓላ ጅኖቹን ሲፈጥራቸው ሰዎችን እንዲፈሩ አድርጎ ነበር። ሰዎች ሲመጡ ጅኖች በርግገው መንገድ ይለቃሉ። ሐከዛ በተለይ አላህን የሚፈሩ ሰዎች ሲመጡ ተንኳስ ሳይሆኑ ጅኖች መንገድ ይጥላሉ፣ መንገድ ይቀይራሉ። ዑመር ኢብኑል ኸጣብ እጅግ አላህን የሚፈሩ ነበሩ። ውዱ ሲያደርጉ እጃቸው ይንቀጠቀጥ ነበር። ምን ነው አሚረል ሙእሚኒን ሲባሉ ማፊት ልቆም ነው ይላሉ። አላህ ፊት አይደለም። ዑመር ኢብኑል ኸጣብ አንድን ጅን ታግለው አፈረጡት፣ ጣሉት። ደካማ ብለው ጥለውት ሲሄዱ ላ ዑመር ወይ ከጅኖች ሁሉ ጠንካራ ሆኜ ነበርኩ አንተ ሆነህ ነው የጣልከኝ ይላቸዋል። ዑመር ኢብኑል ኸጣብ ነብይ ሰለላሁ ዐለይሂ ወሰለም ዘንድ ሴቶች ተሰብስበው ድምጻቸውን ከፍ አድርገው ሲናገሩ ዑመር ሲመጡ ሴቶቹ በየሽሩንቁላው ገቡ። ዝም አለ ድምጽ። ይህን ጊዜ ያ አዱዋቲ አንፉሲሂን እናንተ የነፍሳችሁ ጠላት ሴቶች ሆይ የአላህ መልእክተኛ ዘንድ ድምጻችሁን ከፍ አድርጋችሁ እኔ ስመጣ ዝም ትላላችሁ፣ እንዴት ንቀት ነው ለአላህ መልእክተኛ ያላችሁ ብለው ሲወቅሷቸው ምን ያድርጉ ዑመር አሉ ነብይ ሰለላሁ ዐለይሂ ወሰለም ሸይጣን እንኳን አንተን ሲያይህ መንገድ ቀይሮ ይሄዳል። هذا من تقوى الله ታዲያ ጅኖች አላህ ሲፈጥራቸው ሰዎች ሲራመዱ መንገድ ይለቁላቸው ነበር። ግን ሰዎች ከአላህ ባርነት ወደ ጅን ባርነት በወረዱ ጊዜ ጅኖችም ድፍረትን አገኙ። ምን ይላሉ بسورة الجن لي وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا وأنه كان رجال من الإنس كسوّج يهونو بلنوش نبّرو يعوذون برجال من الجن كجن بهونو أكالات لي يوكّلالو يدّكّفالو بالنسو يعوذون يتّبّكّعنو نعوذ بسجّد هذا الواد በዚህ ሸለቆ ጌታ በዚህ ከተማ አድባር በዚህ አገር ቁጥ እንጠበቃለን ብለው ሲሉ ያን ጊዜ ጅኖቹ ድፍረት ይኖራቸዋል፣ ቁዋ ያገኛሉ። ፈዛዱሁም ረሃቃ ተከብረን ኩራትን ጨመሩላቸው። እንደውም ግመሎቻቸውን ቀርበው ፍየሎቻቸውን ቀርበው እያነቁ ይገሉላቸው ጀመረ። ለዚህ ሁሉ ውርደት ውድቀት የዳረጉት ራሳቸው ናቸው። ና اخوه الايمان እንደዚህ ያለ ነገር ውስጣችን ሊከሰት አይገባም። አንድ አስፈሪ ቦታ ቢገጥመን በጫካ ብናልፍ ጠላት ቢበረታብን ለነል የሚገባው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነው። قل لن يصيبنا الا ما كتب الله لنا هو مولانا على الله توكلنا አይደርስብንም አናገኝም الا ما كتب الله لنا አላህ ለኛ ይጻፈልን ወይ እኛ እንድንጎዳ ፈልጎ ከሆነ እሱ እንጂ አይደርሰንም። አለ الله توكلنا በአላህ ላይ ተመካን حسبنا الله ونعم الوكيل አላህ በቂያችን ነው ምንኛ ያማረ መመኪያ ነው ብላችሁ በሉ ነው የሚለው አላህ Subhanahu Wa Ta'ala وعلى الله فليتوكل المؤمنون نبي صلى الله عليه وسلم اذا سالت فاسال الله كطيق الله انطيق واذا استعذت فاستعذ بالله ከአንድ ጉዳት ከሚያስፈራ ነገር ለመጠበቅ በአላህ ተጠበቅ። አዑዙ ቢላህ ብለህበል ተወከልቱ አለላህ ብለህበል ያአላህ ብለጅን ዘርጋ هو فعال لما يريد የሚፈልገው ነገር አላህ አድራጊ ነው። ዱንያ ላይ ተከብረህ የብቸኛው የሃያሉ አላህ ባሪያ ሆነህ ታሳልፈዋለህ። አኺራ ላይ ጀነት ያአላህ ነው፣ ጀሃነምም የሱ ነው። ይቀጣበታል ወንጀለኞችን። ጀነትን አላህ Subhanahu Wa Ta'ala እሱን ብቻ ላመለኩ ሰዎች ይሸልማል። ግን ፍጡራንን እሱን ተተው ፍጡራንን ጅኖችን ያመለኩ ሰዎችን አላህ ግቡ ከኢብሊስ ጋር አብራቹ ጀሃነም ውስጥ ታጎሩ ሙላችኋለሁ ይላል ውርደት ነው ያን ጊዜ ኢብሊስም ያን ጊዜ እሳት ላይ ሆኖ ኹጥባ ያደርጋል ምን ይላል እኔ እናንተን አላስገደድኳችሁም ጠራኋችሁ ፈስተጀብቱም ሊ ጥሬን ሰማችሁና መጣችሁ ተከተላችሁኝ ማአለ ቢሙስሪኩም ዛሬ እኔ ኡኡድ ረሱልኝ አለላችሁም ስለማትጠቅሙ ይላችኋል ወማ አንቱም ቢሙስሪኺ እናንተም ኡኡድ ረሱልን ብትሉኝ አልደረስላችሁም አላተርፋችሁም እኔ አላማ የተሳክቶልኛል ብቻኛ እንዳልሆን እናንተን ይዤ መግባት ነበር ጀሃነም ውስጥ ተሳካልኝ ይላችኋል ይሳለቅባችኋል ታዲያ ለዚህ ውርደት ከመዳረጋችን በፊት ቀብርን ከማምለክ ሸኾች ብለን ከማምለክ ጠንቋይ ዘንድ ከመሄድ ካሂን አራፍ መጻፍ ገላጭ ብለን ከመሄድ ልንቆጠብ ይገባል አሁን ደግሞ መጻፍ ገላጭ ምንድነው እሱ ይሄንን እንመልከት እخوان ሰዎች ሳቸው መጻፍ ገላጭ ናቸው አዋቂ ናቸው የጠፋብህ ቃልነሳቸው ዘንድ ሄድ ይነግሩሃል የት እንዳለ ይላሉ ይሄስ እንዴት ሆነ እንዲህ ያለውስ በአዳም ልኮት እንዴት ሊፈጠር ቻለ الله سبحانه وتعالى እንዲህ ይናገራል يا بني آدم انت يا آدم ልጆች ይላል በሱረة الاعراف قطر 27 ላይ يا بني آدم لا يفتننكم الشيطان كما اخرج ابويكم من الجنة ينزع عنهما لباسهما ليريهما سوآتهما إنه يراكم هو وقبيله من حيث لا ترونهم إنا جعلنا الشياطين أولياء للذين لا يؤمنون يا بني آدم نانت آدم لجوج شوي لا يفتننكم الشيطان شيطان ان دايفتناتشو ان دايفتاتناتشو ان دايطماتشو كما أخرج أبويكم من الجنة هلت بيتسوچاتشون ان تاباتاتشون آدم ان حواء أطالو غوتكوتو شنجلو كجنة ان داسوتاتشو ان نانتن ان دايفتناتشو ينزع عنهما لباسهما الزالي ما غوتكوتواتشو وسوسواتشو ልብሳቸውን አስወለቃቸው ሊዩሪየሁማ ሰውአቲሂማ ህፍረተ ገላቸውን ሊገልጥባቸው ሊያሳያቸው እንዲያርጎ ሸነገላቸው ታዲያ ተመከሩ ባለፈው ነገር እንዳትታለሉ ይላል ከዛን አላህ ምን አለ ኢነሁ የራኩም እሱ ኢብሊስ ሸይጣን ያያችኋል እናንተን ሁወ እሱም ወቀቢሉሁ የሱ ባልደረቦችም እናንተን ይመለከቷችኋል ምን ሐይሱ ላ ተራውነሁም እናንተ እነሱን ማየት ከመትችሉበት አቅጣጫ ይመለከቷችኋል አላህ Subhanahu Wa Ta'ala ለየት ያለ ተፈጥሮ ሰጥቷቸው ለጅኖች ከግርግዳ በስተጀርባ ያለውን ነገር መመልከት ይችላሉ ዛሬ ሰዎች ቴሌስኮፕን በመጠቀም ቴሌስኮፕ ኢንዴስኮፕ ኤክስሬይስ እንዲህ በመጠቀም አንድ ድብቅ ነገር ውስጥ ያለን ነገር ያገኛሉ then እነኚህ ጅኖች ሲፈጥራቸው አይናቸው ኃይል ያለው ልዩ ተፈጥሮ ያለው ስለሆነ ከግርግዳ በስተጀርባ ያለን ነገር ሊያዩ ሊመለከቱ ይችላሉ ሆኖም ግን ፍጡር ደካማ ፍጡር ከመሆናቸው ይሄ አያሳልፋቸውም ሌላኛው ቀደም የተናገርነው ቀሪን አለ ሰውየው በሚሄድበት ቦታ አብሮ ተከትሎት የሚሄድ የጅን ቁራኛ ጓደኛ አለ ከዛም ሰዎች ለምሳሌ አንድ ነገር ሲጠፋባቸው ወደ መጻፍ ገላጭ ዘንድ ሄዱ ይባላል በተለይ እቃ ሲጠፋ ማን ሊወሰደው ማን ሸሸገብኝ ሴቶች ወርቃቸው ሲጠፋ ተሰርቆ ይሄዳሉ ወደዚያ ዱንያ ከመሆኑ አላለፈም አለያም ራሳቸው ሌባን መመርመር በሚችሉት መንገድ መርምረው ሊደርሱበት መብታቸው ነው ጥሩ ይሄን ነገር ማከናወን የሚችሉ ሰው ፖሊስ መርማሪዎች አሉ እነሱን መጠቀም ዘዴ መጠቀም አይነተኛ መፍትሄ ነው እንጂ ጠንቋይ ዘንድ መሄድ መጻፍ ገላይ ዘንድ መሄድ ከዛው አላ እሱ ያቺን የጅን ኢንፎርሜሽን ይዞ ሌላ ነገር አክሎ አስተካኮ በሚናገረው ነገር ከአላህ ሱብሃነሁ ወተዓላ መንገድ መውጣት جهنم من يسور رسال جنة من يسار طالق وطال إيمان ታዲያ ምን ያደርጋሉ ለኚህ መጻፍ ገላጮች ወይንም አራፎች ምን ያደርጋሉ አንድ ሰው ወደ እነሱ ሲመጣ የዛ ወደዛ የመጣው ሰው ቀሪሙ ከዚ ከጠንቋዩ ሰው ዘንድ ውል ይኖረዋል ሽልማት ይኖረዋል ያን ያመጣ እንደሆነ እቃ ሲጠፋ الله انه يراكم هو وقبيله من حيث لا ترونهم السم يسو غبر ابروچم انانته نسون ما يت كما تشلبت اقطاچا يايواچوال بالو مسرت الله سبحانه وتعالى اندنگرن يا يالو جنوچو تدبقو كذا سويو اندنقا سيوسد جن يايوال سيدبقم يايوال سيششك كذا بوحالا يا سو عراف زند يدال مصاف غلاچ زند ከዛ የዚ የሰራቂው ሰው ጅን ይናገራል ቀሪኑ ሄዶ የኔማ ባልደረባ እንዲያድርጎ ብሎ ሲናገር ሌላኛው ይሰማል ጅኑ ይዘንድ የታወቀ ይሆናል ከዛ ሰዎች እስቲ ገሌጋ ሊሄድ ብለው ሲሉ የሚሄደው ሰው ቀሪን ደግሞ ፈጥኖ ወደ አራፉ ዘንድ ይደርስና እየመጣልህ ነው ሲለው ሹክ ይለዋል ከዛ በኋላ ምን ያደርጋል ይሄ እጅግ መኮፈስ ይጀምራል አራፉ ከዛ ምን ይላል ልክ በር ሲገባ እገሌ ገባ የሚል መልእክት ያስተላልፋል ይሄን ግዜ ይርበተበታል ይሄ ሰው ይርበተበታል የሚሆነው ነገር ይጠፋዋል እሳቸው መቼም እንኳን በሰው ልብ ውስጥ ያለውንና ድንጋይ ውስጥ የተደበቀውንም ነገር ያውቃሉ ሲል ይታለላል ከዛ በኋላ ምን ይለዋል ስትመጣ እንዲገጥሞ ነበር መሳህን እንዲኔ በላኸው ይለዋል ጅኑ ስለሚነግረው ከዛ በኋላ በመኪና መጥቶ ከሆነ ከሰው ጋር ተጋይተህ ነበር ተጨቃጭቀህ ነበር ይሄን ገጥሞ ነበር ሚስቲ እንዲህ ብላ ነበር ባልሽ እንዲህ ብሎሽ ነበር እያለ ያንን ሰዎችን ማለት ነው ለሱ እንዲገሩ ለሱ እንዲያጎበድዱ እንዲሰግዱ የሚያደርግበትን ዘዴ በመጠቀም ያናገራቸዋል ያን ጊዜ ርበተበታሉ ጌቶቹ ሆይ እንደዚህ ያለ ነገር ጠፍቶብኝ በሬዎች ተሰውረውብኝ እንዴት ማድረግ ይሻለኛል ሲል ሱጁድ ያደርጋል በዚያ ጊዜ ምን ያደርጋሉ ጅኖቹ ይሄንን ይጠቀሙና በያል ነበርም ወይ እኔ ጠብቀህ ነበር እስከዛሬ ድረስ እኔን አላመልክ ብለህ አልገዛ ብለህ ይቆፈስበታል ከዛ በኋላ ግብር ገባሪ ያደርገውና እቃህን የሰረቀው እገሌ ገሌ ነው እንዲህ ያለ ነው ጠየም ያለ ረጅም እዚህ ቦታ ሸሽጎታል ይላል ጭድስር ወጥፎታል ይላል ጅናይቶት ነው የነገረው ሌላ ነገር አይደለም ወይንም ባጭሩ ባሁን ሰዓት ባንዳንት እጅግ በሰለጠኑ አገሮች አንዳንድ ከተሞች ላይ ምን ይደረጋል ድብቅ ሂድን ካሜራስ ድብቅ ካሜራዎች ይሰቀላሉ ከዛ ሰዎች የሆነ ስራ ሲሰሩ በዛ ካሜራ ሰዎች ያያቸውና ከዛ በኋላ ይያዛሉ ይሄ ጥሩ ቴክኖሎጂ ይደገፋል ጅንን በዚህ መልኩ መጠቀም ግን ይሄ እኽወተል ኢማን የነብዩ ሰለላሁ ዐለይሂ ወሰለም ዲን መሸጥ ዲንን መሸጥ ካላህ ባሻገር ያለን አካል ማምለክ ነው ይሄ እነሱ በጥቂት ملكت يسطونا سويون كن ينسو بارع يادر قتال متك ام يادر قتال تهدي ابهو سعاد ساتلائي توجعلو لمسالي عند كستسي كست يا ساتلائي تمرجاستي فلقو يبالال كذا ساتلائي تو كله سيكرس ينبرانو سووش كمايا يوتاك تاجع ساتلائي تو كتات تلات جوال انا مرجان يهك ابلات جوال جنو اجم انديان لسران በመስራት ሰዎችን በማጣለል ሲያሞኙ ቆይተዋል አሁንም ቴክኖሎጂ እጅግ በረቀቀበት ዘመንም ያራፍ የመጻፍ ገላጭ ተገዢዎች አቢዶች ጣማሞች ሞልተዋል እኽዋ እና እንዲህ አድርገው ሰዎችን ለነሱ እንዲያመልኩ እነሱን አንዲታዘዙ ያደርጓቸውና መስመር ከመስመር ያሰጧቸዋል ነብይ ሰለላሁ ዐለይሂ ወሰለም ማን አታ አራፈን عراف زند هيدو يطيقو سو 40 كان ميسجدو صلاتو بزيرو يبازال فرش نو يلال ومن اتى عرافا وصدقه بما قال عند مصاف غلاج تبلو አዋቂ ነው ተብሎ ሄዶ ሲቀባጥር ሰምቶ እውነት ብለዋል ጌቶች ብሎ ያረጋገጠ ሰው فقد كفر بما جاء به محمد صلى الله عليه وسلم محمد ይዞ የመጣው የቁርአን መልእክት እስላማዊ መልእክት ክዷል ይላል ነው ሰለላሁ ዐለይሂ ወሰለም አላህ አናግረው إخوة الإيمان إيهنو سيستمو الله لنفرانا ودا كتسن يومن قد لننم اللسي قبانا إخوة الإيمان كذيك أطلو يمنا يو يا طاوت عملكوتنا يجنوج تسسرن طاوتات مالت قوزا قالوش ناتشو طاوت مالت وي كدنغا يتكرصة وي كإنشات يتكرصة سووش يمي كبابوت يمي عملكوت عينتنو سووش بزو توريستوش بروك مسراك عندان طاوتاتن ليو تأمرات اللاتشو بلو وتت لي اتطو ليقبابو يهدالو تزيت اوت معل عندو سوتو وتت يقربولت باير لاي وتت يتطال انا ايهنن تامراوي طاوت اني بلو بزو سوت بزو غنزب كفلو ودزا طاوت بمهد طاوتون وتت يتطوتال وتت ميتطاو يا كدنغاي تطربو يتسراو بلشو يتبجو طاوت حاولت سايخون كسو بستجربة سويش بيهيوت يالچالوت جدنا كزان امي قرم عينت دمسل بموطات كسووچو لي مقبن بموصد اين نقر استولو يماوكو سووچن بماتالل يتاوت عملكو يتدقفا بسووچ يقرفو لد عمتاوي بقال تدرقو لد السو زناب اوراج السو شوامي شاري السو تقامي قوجي تدرقو يقوستدار بتلي نبي صلى الله عليه وسلم بتلاكو بدكزي قريشوش تاوتي عملكو نبارا مكاوست طائف لي با اقراباش عقروش لي باشام اقر اندزيوهم باروك مسراك اهنم چاينا جابان كوريا هند እንዲህ ያሉ ቦታዎች ላይ የጣውት አምልኮቶች እጅግ ሰፍተው ተንሰራፍተው ይገኛሉ። ታዲያ ሰዎች ምንም ሳያዩ ሳይስተውሉ ይሆን እጅም ይሰጧቸው አይደለም ተታለው ተሽምግለው ነው። እኽወተል ኢማን ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ በገቡ ጊዜ በመካ ውስጥ ያሉ 360 ጣውቶችን አውድመዋል። 360 ጣውቶች በእያንዳንዱ ቀን ስም ተሰጥቷቸው ይመለኩ የነበሩ ጣዖታት ናቸው። ስለዚህ ጦርነት ላይ ስንሳተፍ እንዲረዱን ጋብቻችን እንዲሰምር ንግዳችን አጥራፊ እንዲሆን እና በመሳሰሉ ነገሮች ሰዎች ለጣዖቶቻቸው ችግራቸውን በመንገር ጣፈንታችንን ወስኑልን ብለው ለነሱ አቤቱታን ያቀርባሉ። ታዲያ ከነኚህ ጣዖታት በስተጀርባ ያለ አንድ ምስጢር አለ። ያ ምንድነው? ጣዖታቶቹ አብዛኞቻቸው ሰደና ኻዲም አገልጋዮች ጠባቂዎች አሏቸው። ከዛም እነኚህ ጠባቂዎች ላይ ጅኖች አርፋሉ። ከዛ ጅኖች ሰዎቹ የሚጠይቁትን ነገር ለየት ያለ ዕውቀትን በማሳየት ሰዎችን ይስባሉ። እዚህ ሀገር አትሄዱ ጥሩ አይደለም ሀገሩ። ከዚህ ሀገር ተቆጠቡ። እዚህ ንግድ ላይ አትሳተፉ። እንዲህ አይነት የማጭበርበሪያ ንግግርን የተናገሯቸው ከዛ በኋላ እጅ እንዲሰጡ ያደርጓቸዋል። ድምጽ ያሰሟቸዋል። አስፈሪው ምን ድምጽ በለሊት ጨለማ ውስጥ እንዲያሉ ነገሮችን ያዩ ስለነበረ ከዛን ለነሱ አምላኪዎች አጎብዳጆች ይሆናሉ። ነብይ ሰለላሁ ዐለይሂ ወሰለም ታዲያ ወደ መካ ሲገቡ 360 ጣዖትን በአላህ ስም በአላህ ስብሐ ወተዓላ ፍቃድ ሰዎችን አዘው አስፈረሷቸው። መካ ከጣዖታት አምልኮት ንጹህ ሆነች። አላህ በብቸኝነት ይመለክ ጀመር። ከዚያን ነብይ ሰለላሁ ዐለይሂ ወሰለም ነኽላ ምትባል በጣይፍና በመካ መሐከል ምትገኝ ቦታ ላይ ይህም ተመለክ የነበረች እጅግ ግዙፍ ጣዖት ነበረች ዑዛ ተብላ ምትጠራ። ከዛ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? خالد بن وليدن هيدنا عزان اطفا بنولاكو يغزي خالد وتادروچون يزو هيدو خالد بن وليد ازدا عزرت من اكابابي لي سيدرس ياغر 3 يسمو لا زافوچننا بيتوچن قر زافوچن قرطا بيتوچن عرفنا تملسو ده النبي صلى الله عليه وسلم ازار ريپوت سيارب منالو النبي صلى الله عليه وسلم ارجع انك لم تسمع شيئا تهيد منم على در ያለኩትን ነገር አላደረክም ግብህን አልመጣህም አሉ ነብይ ሰለላሁ ዐለይሂ ወሰለም። ምን ማለት ነው ብሎ ኻሊድ ኢብኑ ወሊድ ሲመለስ እዛ ውስጥ አንዲት አሮጊት ሴት ነበረች። ይህች አሮጊት ሴት እርቀኗን ተቀምጣ ስጉሯ የተንጨባረረ ነበር። አፈር ያፈሰች በላዩ ላይ እንደዚህ ትበትናለች። እዛች ሴት ላይ ጅኖች ያረፉ ነበር ሰዎችን የሚያጠሙት በሷን ተጠመው ነው። ከዛ ኻሊድ ኢብኑ ወሊድ ሰይፋቸውን መዘው ያቺ ሴት ገለው ወደ ነብይ ሰለላሁ ዐለይሂ ወሰለም መጡና ሲነግሯቸው ቲልካውዛ ዑዛ ማለት ሰዎችን ያጠመች ያቺ ነች ይላሉ ነብይ ሰለላሁ ዐለይሂ ወሰለም። እዚህ ከጣውታት አምልኮት በስተጀርባው ምስጢር ይሄን ይመስላል። በዚህ ትምህርት ቁተል ኢማን በዚህ ትምህርት የመጨረሻ ርዕስ የተሰጠው ግን በጣም አንገብጋቢ የሆነ እስካሁን ከተጠቀሱት ሁሉ ብዙ ሰዎችን ለጥመት የታረገ አንድ ርዕስ አለ ሳህር ድግምተኛ ሟርተኛ ይባላል።